Хөхөдөөсөөс сүнсээр хүчрэг барьсан бөгөөд Израилийн өмнө гарч ирэв өдрөртэй л чөлд амьдрав. Жийн тонроотэй хамт байх бол тухай. Лукийн бичний дагуу Семидэний хариунлаас хүншүншлээ. Элисабетийн төрөх цагам болж хөө төрүүлв. Эзэн түнд өршөөллөө агуу ихээр үзүүлснийг хөршүүдэн болон садан төрлүүд нь дүүрлаад хамтдаа баярлаж байлаа. Ингээд 8 дахь өдөр нь тэд хүүхдийг хоцлохоор ирээд хүү эцгийнхэн нэрээр Захария гэж нэрлэх гэхэд нь түүнийх үгүй, тэрээ Юхан гэж дүү дүүлнэ гэв. Тэд түнд тэрээ садан дотор чинь ийм нэртэй хинч байхгүй штэ гэд хүү хин гэж нэрлэхийг хүсэж байгааг эцгээс нь толгой зангаагаар асуусанд Захария самбаргүйж дээрэн түүний нэр нь Юхан гэж бичгээд тэд бүгд гайхаж хоцров. Тэрээ даруй түүний ам нэгэн хэлнэн эвлээд бурханыг магтан ярьж эхэлжээ. Эргэн тойронд нь амдрагсаад бүгд айдас тавтаж юудийн үүл хархан нутаг даяар энэ бүхний тухай ярьяа бойж байлаа. Үүнийг сонсон бүхэн зүрхэндээ хадгайж энэ хүүхд тэгвэл яах бол гэцгээц байв. Эзний мутр гарцаагүй түүнийг хамт байлаа. Хүүхд өсөж сүнсээр хүчрэг барьсан бөгөөд Израилийн өмнө гарч ирэх өдрө хүртэл чөлд амьдрав. Элисабетын хэсэнтэри часо адрал даата. Иукан чинчогдөр нь түнимгээсо Элисабетсэгэ큰 자비를 베푸셨다는 것을 듣고 그와 함께 기뻐하였다. 여드레지 되는 날 그들은 아기의 할례식에 갔다가 아버지의 이름을 따서 아기를 지카이르야라고 부르려 하였다. 그러나 아기 어머니는 안 됩니다. 요한이라고 불러야 합니다. 하고 말하였다. 그들은 당신의 친척 가운데에는 그런 이름을 가진 이가 없습니다. 하며 그 아버지에게 아기 이름을 무엇이라겠느냐고 손짓으로 물었다. 지카리아는 글 쓰는 판을 달라고 하여 그의 이름은 요한이라고 썼다. 그러자 모두 놀라워하였다. 그때 지카리아는 즉시 입이 열리고 혀가 풀려 말을 하기 시작하면서 하느님에 찬미하였다. 그리하여 이웃이 모두 두려움에 휩싸였다. 그리고 이 모든 일이 유대의 온 산악지방에 화제가 되었다. 소문을 들은 이들은 모두 그것을 마음에 새기며 이 아이가 대체 무엇이 될 것인가 하고 말하였다. 정녕 주님의 손길이 그를 보살피고 계셨던 것이다. 아기는 자라면서 정신도 굳세어졌다. 그리고 그는 이스라엘 백성 앞에 나타날 때까지 광야에서 살았다. 이즈니 욱 샘비츠카노 오늘은 밥스틴 유칸이 민들슨 우트릭 캠드컬츠 배가 디겟 우트릭 알시테르 밥스틴 유칸 야츠 민들슨이익 선슨 디겟 바스 닉트로 온실레가스 이사야 기대 에슈슈룩진 우격 선슨 드레 닉 자르친 틀라르 야르치 벤 디겟 자르친 ямар хүн бэ гэвэл Израилийн дүүчлэгтэн үлдсэнийг сэрэг хин төл чи царац минь байх нь өчхөөхөн гэрээ. Аврал минь газрын хэсгарт хүргий хин төлд би чамайг үндсэнийн гэрэл болгоно гэж ингээд хэлэж чинь. Энэ царац нь хэн бэ? Исаяа хэний тухай ярьж байгаа вэ? Хэмбэ? Юхану? Үгүй. Үндэстэндийн гэрэл болин гэсэн тийм. Дэр үед Израилчуудын ерөн өөрийн тэнгэр бурхан бидний бурхан учраас тэр хайрын хүнд хамаагүй Израилчуудын бурхан гэж бодсон. Харин энэ Исаяа тэнгэр бурхан үг дамж өгч байгаа чага. Тэр нь үндэстэндийн гэрэл болох тийм хүн. Зүгээр Израилчуудыг аврах ирсэн юм биш. Дэлхий газарын хязгаар хүртэл энэ аврал хүргэж хөх тийм царай чимтэлээр хэлж байгаа. Энэ нь хэмбэлээ? Есүс байна тий. За. Энэ Есүсийн тухай одоо Исая хэлж өгч байна. Харин Исая хэч амьдрдаг байсан бэ? Есүс төрөхсөн мөн Дэс Исаи бас Есүсийн замыг бэлтж байгаа. Энэ хүн даяад ир цагаа танд хүрэлээ гэрэн. Тэр ирвэл зөвхөн бидний биш. Тэлтий дээр бүх хүмүүсийг аврна. Харин үнийг хэч ирсэн бэ гэвэл Есүс төрсөн мөн дургаан зүнслийн өмнө. Тэ амар нэ олон жил үрчлээд хэлж өгч байгаа тийм. Тэгээд Юхан Есүс төрөхсөн байна. Хэдэн сарын өмнө төрсөн бэ? 6 сар тий. 6 сар. Хатаа сайн хэдэж байгаа. Тэгээд тэр Баптист Юхан гээд төрөд Есүсийн амийг бэлдсэн. Чөлд амьдраад хүмүүст тий энэ хүн ирэж байгаа. Би түүний энэ шахын энэ үтсийг тавьж тийм ирэх байхгүй гэд надаас арай өндөр бэ би жижиг болох хэрэгтэй тэр том болох хэрэгтэй гэж хэлж байсан. Ингээд тэднийг тэнгэрээ бүрээр эрэг бүүлсэн. За харин ингээд Есүсийг хүлээн авуулах хин тулд хүмүүс янз янз хүмүүс ирээд бэлдэж байна. Харин энэ бэлдгэл хэрэгтэй юу? Шууд Есүсийг ирээд бүх юм зүгээр хийж болохгүй юу? Заавал бацжуга нэрэд түүний төв хэрж өгөөд төрөнг зөвчлөх юм Иса ирээд түүний төв хэрж өгөөд ингээд хэрж хийхгүй хэрэгтэй юу? Хэрэгтэй байна тий. Яг гэл бэлтгэл энэ ирж байгаа юмын юмтэй хамаагүй юм биш. Жишээ нь сая Еши байсан тий. Шалгалтын өдөр бэлддэг тий. Хэдэн жил ингээд бэлдгээд шалт ордог. Харин бэлдгэхгүй бол тэр өдөр юу вэ? Яа нэг газраас хариу хараад ингээд бичсэнц энэ түнх юм биш тий ерөөсө түнд үчирхгүй болно тий жишээ бас тэд аюу цөлөчин шагалт орон гэж бодорой. За шагалт сайн үсэн харин ерөөсө бэр зүзээгүй. Тэгвэл тэр төлөө барьж чадахгүй. Зүгээрээ шагаал тэндээ зүв хариуг өгсөн. Харин бэр зүзээгүй бол тэр төлөө барихыг сурсан гэж хэлж чадахгүй. Тийм. За. Бэртгэх Есүсийг бүлийн авахар бэртгэсэн нь бас үүнтэй адилхан. Аврал зүгээр Есүс ирээд бүх юм хийж өгсөн юм биш. Анханасаа ингээд үүчин бүх юм бэртгүүлээд тийм. Түүний аврал бэлэн болж байгаа. Есүс ирээд за та одоо Тэнгэр хаанчлал ор гэж хэлэхгүй. Тэнгэр өвний хаанчлал орох тийм арга амьдралыг сурах хэрэгтэй. Тэгээд тийм учраас Исаия хэлсэн үг нь бас Иоанн хэлсэн үг нь Есүсийг Есүс өөр хэлсэн үгээс тийм ялгаагүй. Тэнгэр өвөрөнд буцаад ирээрээ. Тэнгэр өвөр бидэнд ийм юм жаасан бид үүний дагуу амьдрах хэрэгтэй гэж хэлсэн. Тэгээд Есүс үнийг татрах төгс үжилсэн байна. Өөрийн цолжаслалоор энэ хайрыг бүрэн илжилсэн байна. Тэгээд бид ийм сэнг мэдээг хүлэн аваад одоо хэдэн чинь болсоогоо хэдэн чинь болсоогоо та нарын хэд биш Есүс тийм юм бидний төлөө цахилмай дээр цогтлогдсны дараа 20,000 жил өнгөрөж байгаа. Харин одоо хүртэл арай болоогүй. Хүмүүс түүний сэнг мэдээг сонсоогүй хүн бас байгаа. Тийм. Монголд бас таяад энэ сэнг мэдээ түгээж хэрсэн нь 20,000 жилийн өмнө таяад ирж байна. Тийм. Тэгээд утхандоо 1,000 хэдэн зуун хүн энэ сэнг мэдээг хүлэн авсан. Одоо бараг 3 сая хүн арай мэдхгүй. Тийм. Тэгсэн ч Тэнгэр баран үучин энэ бүх хүмүүсийн аврахын тулд ажиллаж байна. Тийм. Тэгээд хэн энэ ажил хийж байгаа вэ гэвэл Папс Йоанн Исаия өнөөдрийн та нарын үүрэг байгаа. Тийм. Энэ сэнгэдэг хүлээн авсан та нарыг хүмүүст Тэнгэр өвний үгийг, Есүсийн үгийг дамжуулж өгөх хэрэгтэй. Ийм хайрыг мэдрүүлж өгөх хэрэгтэй. Таны амьдралаар. Тэгээд тэр зүгээр тунгаан бодцгой. Бид энэ Тэнгэр Есүсийн сэнг мэдээг, Есүсийн хайрыг хүлээн аваад хүмүүст дамжуулж өгч байна уу? Хин энэ мэдээг хүлээж байна вэ? Өнөө тухай төрөөсөр тунгаан бодоцгоё. Тэгээ сүлэн хүсчүүдийн төлөө энэ Доминико Фадер амбар хийж өгөн. Чам Есүс님. 예, 본당 신부님께서 여러분들한테 뭐 제가 갖고 있는 거 좀 나눠달라고 해서 갖고 있는 게 없는데 어떡하죠? 뭐 할 수 없죠. 이 자리에 섰으니까. 제가 중국에서 왔다고 아까 본당 신부님 말씀하셨죠? 그래서 제가 오기 전날 중국 사람처럼 머리를 깎았습니다. 사실 제가 평소에 가는 데서 깎으면 이렇게 깎지 않는데 집에서 가까운 데서 깎는데 정말 원하지 않는 방식으로 중국 사람답게 어느 스님이 그래 김정은 머리하고 오셨다고 그래서 뭐 며칠 지나면 또 이제 원상으로 돌아가니까 정말 중요하지 않고 왜 중국에 가게 됐느냐 제가 생각하면은 사실 약 10여 년 전에 제가 여기 왔습니다. 그때 저는 가르멜 수도의 소속 신부였고 당시 로마에서 우리 한국 가르멜 광구에 선교를 준비하시오 했습니다. 근데 처음엔 이제 중국 선교를 얘기해서 중국 쪽으로 제가 미리 사전에 선교 답사를 갔다 왔어요. 근데 상황이 만만치 않더라고요. 뭐 어떤 수도에는 10여 년 동안 있다가 철수한 데도 있고 여러 가지 이유를 고려해서 제가 총장님 이제 독대를 했을 때 중국 선교의 어려움을 얘기했더니 이제 총장님께서 그러면 몽고도 좀 고려해 보시오 해서 몽고로 오게 됐습니다. 그래서 10여 년 전에 몽고로 와서 이제 제가 혼자 결정할 수 없으니까 제가 보았던 중국의 상황 그리고 몽고의 상황을 가지고 한국에서 제가 프레젠테이션을 하고 제 개인적인 감정, 제가 여기가 좋은 또는 저희가 좋은 사적인 감정을 다 배제하고 팩트만 놓고 중국에 갔을 때의 장점과 단점 그리고 몽고에 갔을 때의 장점과 단점을 가지고 형제들이 결정하게 했을 때 결국은 저의 이제 선교지는 중국이었습니다. 만약 그렇지 않았다면 몽고였다면 우리 본당 신부님처럼 몽고를 잘했겠죠. 네, 참 능력이 있으신 분이신 것 같아요. 제가 중국에 처음 파견될 때가 한 7년 전인데 뭐 다 여러분도 나이가 있지만 저도 나이가 있어서 갔기 때문에 또 능력이 없어서라고 하는 게 낫겠지만 중국어 생각처럼 쉽지가 않았고 약 2년 동안 중국어 배우다가 이제 뭐 불규칙한 생활 습관 또 중국이라는 상황 안에서 참 중국이 어려운데요. 여러분 지하교회란 얘기 들어보셨죠? 그죠? 지상교회와 지하교회가 극단적으로 분리되어 있는 상태고 많은 사람들이 중국교회에 대한 오해를 가지고 있고 그리고 또 외국 선교사는 여기처럼 이제 중국에 갔을 때 단점인데 극단적인 단점 공식적으로 선교가 허용되지 않는 그야말로 외국 사람들 비밀리에 자기의 신분을 감추고 중국교회를 봉쇄해 있던 그런 어려움들 이런 것들을 갖고 어쨌든 중국으로 파견돼서 있다 보니까 뭐 여러 가지 심리적인 어떤 스트레스나 여러 가지가 몸에 이상이 오고 또 제가 북경에 있으면서 한 2년 동안 공기도 안 좋고 여러 가지 상황 안에서 한국으로 잠시 철수를 할 수밖에 없었던 상황 참 안타까웠던 것은 말 배우기 쉽습니까? 어렵잖아요. 그러니까 우리가 외국 생활하는 게 가장 어려운 게 뭐냐면 세 가지가 있다고 해요. 특히 선교사들이 환경적인 요인에서 오는 어려움들 두 번째는 문화적인 그 차에서 오는 어려움들 세 번째는 언어적인 장벽 환경적인 것은 뭐 기후가 다르고 풍토가 다르고 신토부이라고 먹는 것들이 다르고 어려움 여기는 제가 그때 10여 년 전에 왔을 때 1년에 9달이 겨울이다 막 겁을 막 주고 겨울에는 영하 40도까지 내려간다 어떤 그때 이송당인가요? 어느 순간 보니까 그냥 벽이 그냥 그 빵카처럼 1m씩 벽 두께가 있고 막 겁을 빵빵 주더라고요. 여기 오면 그 동토의 땅에서 살아야 된다고 영하 40도에 이런 이제 환경적인 어려움들이 분명히 극복해야 되고 그다음에 문화적인 거는 또 삶의 습관에서는 차이들 여러 가지 이제 삶의 방식들 차이들이 또 있을 수 있는 거고 나는 이렇게 얘기했는데 다른 사람은 저렇게 받아들이고 그건 분명히 어려움이 없을 수 없습니다. 이제 컬처럴 쇼크라고 하잖아요. 문화적인 차이에서는 가장 힘든 것은 그나마 이제 그런 건 극복한다고 하더라도 언어적인 거는 정말 우리가 영원히 외국 사람으로서 갖고 근데 저는 지금도 그래서 살고 있지만은 3년 전에 다시 이제 몸이 회복되고 나서 중국 들어가 사는데 그냥 생존 중국어 말 그대로 그냥 살기 위해서 하는 잘하는 중국어 정말 생존 중국어 제가 예전에 이제 외국에 좀 있을 때는 이제 그야말로 서바이벌 잉글리시라고 그냥 생존 영어로 살다가 이제 중국에 왔으니까 생존 중국어로 이렇게 버티고 있습니다. 그래서 처음에는 저희가 중국 갔을 때 이제 여러 이제 선교사들의 삶을 돌아봤어요. 우리가 어떻게 살아야 될까 하다 보니까 한국 선교사들이 있는 데를 가서 보니까 너무나 이거는 현지인들하고 동떨어진 말 그대로 이제 우리가 못 이제 모방을 하고 따라가야 될 그 모습이 아니고 중국 교회를 그 다음에 갔을 때 그래 그 안에서 우리가 중국 교회에 어떻게 밑거름이 되고 도움이 될까 생각하다 보니까 이제 말씀드렸듯이 지상교회와 지하교회가 분리가 됐는데 지상교회는 그나마 조금 더 공안으로부터 좀 자유로워요. 중국 정부로부터 제재도 좀 이제 덜 받고 지하교회는 그야말로 아주 그냥 감시의 대상이고 그래서 그렇다면 우리는 가능한 한 지상교회 위주로 도움을 주자. 그 당시에 저와 싱가포르 신부와 그다음 로마에서 이제 주교님이 된 제 친구 정순택 우리 베드로 주교님 저와 같이 갈매수도에 소속이고 서울 보좌 주교로 있습니다. 로마의 부총장으로 있을 때 세 명이 차이나 미션 팀이라고 CMT 해서 이제 만들었는데 그때 모토가 우리는 중국교회를 지상교회 위주로 그러니까 지하교회가 싫어서가 아니라 지하교회까지 도와줄 여력도 없거니와 도와주다가 자칫 잘못하면 우리는 소탐 대실이다 더 큰 걸 놓칠 수 있으니까 가능한 한 우리 선 안에서 지상교회 먼저 도와주자 그리고 나중에 이제 점점 우리 회원이 늘어나면 그때 이제 지하교회를 우리가 하고 두 번째는 우리는 신학생 모집은 일단 하지 않는다 부작용들이 많더라고요 가서 보니까 교구마다 제가 선교사로 이렇게 왔다니까 이상한 색안경을 봐요 저 신부가 와서 또 우리 좋은 성소자들 뺏어가는 거 아니야? 사실 그런 경우가 많이 있더라고요 중국 교회가 아직 이제 성숙한 교회가 못 되다 보니까 외국 선교사들이 와서 그냥 좋은 학생들 주교님이나 사제들한테 양해도 구하지 않고 허락도 받지 않고 빼가는 거예요 나름대로 목적은 좋아요 이제 외국에서 교육을 시켜서 다시 중국 교회에 보내겠다 하지만 중국인들의 자존심에 상처를 입힌 거예요 거기도 주교가 있고 교우가 있는데 당신들의 동의도 없이 정말 괜찮은 청년이 있어 하는데 어느 순간에 없어져요 10년 뒤에 신부가 돼서 들어와요 우리는 이 친구 몰라 자존심에 상처를 받은 거예요 그래서 우리는 결정하게 우리는 이런 우를 되풀이하지 말자 그래서 당분간은 중국 교회와 관계가 좋아지기 전까지는 그리고 그들의 동의와 그들의 양해하에 우리가 성소자를 키우겠다 그러기 위해서는 이제 신뢰가 쌓여야 되잖아요 그래서 처음에는 성사 모집도 하지 않겠다 그리고 세 번째는 중국에 14억 인구 엄청나게 많은 인구가 있어요 그 평신도들을 우리가 어떻게 더 관리하느냐 우리는 평신도에게 선교를 할 수도 없다 그들은 이제 그들에 대한 선교는 중국 신부와 수녀들을 위해서 하겠다 지금 어떻게 하고 있는지 아십니까? 그게 다 깨져버렸어요 그러면서 제가 지금 지하교회 수녀님들하고 관계를 갖고 있고요 북경에 있는 평신도 그룹하고 또 어느 정도 갈매 영성을 도와주고 있고 제가 7월 16일에 또 거기 착복식이 있는데 성모 이제 스카플라 거기도 참석하고 한국에 또 양성자들 보내고 있어요 그걸 보면서 느끼는 게 우리가 아무리 좋은 뜻으로 인간의 계획을 세웠더라도 하느님의 계획과 인간의 계획은 다를 수 있다 중요한 것은 내가 좋은 계획을 세웠더라도 그게 뜻대로 안 될 때는 과감히 그것을 포기하고 하느님 뜻으로 찾아가는 것 방향선회를 해나가는 것 이게 선교사의 모습이 아닌가 물론 쉽지 않습니다 중국에 사는 게 아직도 지하교회 신자 신부들과 지상교회 교회 안에서의 불목의 어떤 관계가 있고 그리고 불법 주교 문제 이제 최근에 풀렸죠 프란치스코 주교님께서 교황님께서 중국에 있는 불법 주교들에 대해서 관면을 주고 이제 다 이제 합법화시키고 그 얘기를 하자면 길어요 사실은 불법 주교가 예전에도 없었던 게 아니라 있었지만은 전임 교황님들께서는 이러한 문제를 미리 보셨기 때문에 당신 선에서 그냥 양보를 하셨던 거예요 그들이 애국회가 임명한 근데 이제 거두절미하고 그래서 여러분들 하고 싶은 일이 뭔지 아십니까? 정말 여러분 삶에 대해서 감사하고 기뻐하고 정말 하느님께 그 기도를 하고 계십니까? 여러분은 기뻐하셔야 돼요. 감사하셔야 돼요. 우리는 매일 이렇게 공기를 마시고 정말 우리의 삶에 있어서 사는 것에 대한 감사함을 몰라요. 그런데 우리가 만약에 여러분 집에 가서 시험해 보세요. 세수대에 물 받아 넣고 고개를 팍 이제 쳐봤고 몇 분 동안 있을 수 있다고 생각하세요? 1분도 안 돼서 공기가 얼마나 감사한지 알 거예요. 맨날 우리가 숨쉬는 공기 하느님께서 맨날 우리에게 주시는 그 은총과 사랑이 우리는 너무나 모르고 있는 거예요. 중국은 땅이 넓잖아요. 우리나라의 몇 배가 될까요? 남한의 96배예요. 지역마다 상황이 다 다르고 제가 있는 데는 북교회는 그래도 신자도 많고 교회도 많고 뭐 한인 제가 있을 때만 해도 한인 신부들이 한 10여 명 있었는데 지하교회에 있는 저의 수도에 관련되는 이제 수녀회 쪽으로 제가 복주, 복건성, 복주, 대만 건너편이에요. 왔더니 거기는 800만 성도인데 이제 한인들은 50명도 안 되고 신자 가족은 한 가족이고 제가 없으면 그들은 미사도 못하고 쩔쩔 굶고 저는 그래서 중국 교회도 가라. 이해 못하지만 하나의 어떤 우리는 같은 성찬이다. 여러분 이렇게 미사할 수 있잖아요. 우리가 맨날 이렇게 정말 하는 것에 대해서 그냥 일상적으로 받아들여서는 안 된다는 거예요. 감사해야지 돼요. 늘 나의 삶에 대해서 감사하고 주어진 환경에 대해서 감사하고 그래서 건강도 마찬가지. 건강이 상실하고 건강을 잃어버리고 나서 함부로 그냥 우리 삶에 대해서 규칙적으로 살지 못하고 나서 모든 게 내 책임인데 건강할 때 건강도 유지하고 그리고 우리 나를 도와주는 모든 주위의 사람들에 대해서 내가 받은 만큼 아니 그 이상으로 내가 베풀 때 그것이 받는 것보다 주는 것이 얼마나 감사하는 줄 수 있다는 건 뭐예요? 내가 그만큼 능력이 된다는 거예요. 그럼 감사해야죠. 어떤 경우는 주고 싶어도 못 주는 경우가 있는데 안타까운데 근데 여러분들은 그래도 내 손에서 내가 베풀 수 있고 줄 수 있는 만큼 우리 하느님께서 나에게 주셨다는 거는 얼마나 여러분 죽어 보세요. 저희 누이가 2년 전에 갔어요. 저보다 60도 안 돼서 50대 후반에 저희 어머니 이제 90이에요. 딸을 먼저 보내는 어머니의 심정 하느님의 뜻은 다 다른 데 있어요. 제 동생도 신부지만은 성모님 역시 아드님을 먼저 보내셨잖아요. 그러면 중요한 건 뭐예요? 어차피 우리는 갈 길인데 오늘 세례자 요한과 이제 연결이 더 이상 안 나가겠어요. 세례자 요한의 키워드는 뭘까요? 주님이 오시는 것을 준비하는 과연 우리는 준비된 삶을 살고 있는가? 매일의 삶에서 당연하게 우리의 삶에 대해서 그것을 받아들이는 것이 아니라 감사하며 삶에 있는가? 그리고 지금 이 처지에서 나는 얼마나 내가 받은 것을 이웃에게 돌려드리고 있는가? 여러분 기도 중에 여러분들보다 더 어려운 중국 교회를 위해서 기도 주시기 해 주시기를 부탁드리고 이만 좀 물러가겠습니다.